إذا هم الطائفتان منكم أن تفشلا والله وليهما وعلى الله فليتوكل المؤمنون. ولقد نصركم الله ببدر وأنتم أذلة فاتقوا الله لعلكم تذكرون. إذا تقول للمؤمنين ألن يكفيكم أن يمدكم ربكم بثلاثة آلاف من الملائكة منزلين. بلى إن تصبروا وتتقوا ويأتوكم من فورهم هذا يمددكم ربكم بخمسة آلاف من الملائكة مسومين. وما جعله الله إلا بشرى لكم ولتطمئن قلوبكم به وما النصر إلا من عند الله العزيز الحكيم. ليقطع طرفا من الذين كفروا أو يكبتهم فينقلبوا خائبين. إذ هم الطائفتان منكم أن تفشلا والله وليهما. رجعتشونا وليتشو الله ويالا كنانتا كمؤمنوش متاكل هلكتو برنوش لمفرات باستونا بداتو كتجيه ينبرو منيتا أستاوسو بلاتشويلا. منذري يا أخر جمع شاجدية نبياتنا عليه الصلاة والسلام يا يلل يلل الله يلاتشونا أستاوسو وهو متبال قربتها أتقابي لا يهجو مشاكو مالكنا إذا بمستلفوا بجزية بدينجتنا والناس لا تشمهتوت إذي هالو يستاكشو هايل لولك تكفل بأسابي بالا بسل بسل لعلوك بمنافق وشو أسابا بارنت إنجي هايلت ورنت نيزانو يالتستكاكلا فلا تشمهتنا أكتبو تحكو تسنكو نيمتو إذا كم تراتم مالاكشو إنيا جن منم نجر ساين ورن እንዴት አድርገነው የምንቋቋማቸው እያሉ ሰውን እንዲፈራ ማድረግ ጀመሩ ይባላል። ወጣቱ ክፍልና የበግር ፊል ያመለጠው ደግሞ በጉጉትና በስፍራ ለመጋጠም ወደፊት የመከስከስን መረቀ። የጊዜ ሁለቱን ኃይል እንግዲህ ማገናኘትና ማዋሃድ ነበረባቸው ባመራራቸው ማለት ነው። አከባከቡና አስተፋይ ስብሰባ አድርገው እንዴት ነው የምትሉት? መዋጋት አለብን የምትሉ ከሆነ ያው ተስማምተን ባለ በለላ አቅማችን እንሰለም። የማይቻል ከሆነ ደግሞ ማድረግ የሚገባንን አማራጭ ካሁኑ እንወስናለን። በድምጽ በሚወሰንበት ጊዜ እንዋጋ የሚለው አየለ ይባላል። ይህ ጊዜ አንዋጋም የሚለው ኃይል በድምጽ ስለተሸነፈ ነብዩም ከዛ ካሸናፊው ጋር ድምጻቸውን በመደብለቅ እንግዳውስ ያው መውጣት አለብን አሉና አሰባስበዋቸው ወለው ጀወታ አመሩ ማለት ነው። እዛ በሚያመሩ ጊዜ እንግዲህ አላህ Subhanahu Wa Ta'ala በሰጣቸው ዕውቀት እየተረዱ ቆራቸውን አስገራሚ በሆነ በዘመናዊ መልክ አስተለፉት ምንም ጥቂት ቢሆን ማለት ነው። ወደ አምስት ክፍል አርገው መደቡት ይባላል። አንድ ፊታውራሪ እንደሚባለው በግንባር ሄዶ የሚፋለም ኃይል መደቡ ራሳቸው የሚመሩት ማለት ነው። ይህም የአላህ ነብይ መሆናቸውን የሚያረጋግጥ ነው። እንግዲህ የመጀመሪያውን ጦር ራሳቸው በግንባር ለመዋጋት መምራታቸው መሪ እንደመሆናቸው የተለያዩ ጦር መሪዎችን እየላኩ ሳቸው አመራሩን በሩቅ ነበር መከታተል ያለባቸው የፖለቲካ ሰው ቢሆኑ ኑሮ ራሳቸውን በግንባር አደረጉ። ከዛ በኋላ ደግሞ ሌላ የተወሰነ ኃይል ደግሞ አብዱላህ ኢብኑ ዙበይር በሚባል ሰሃቢ መሪነት ከጀርባ ደጀን ጀርባ ጠባቂ አድርገው አንድ ኮረብታ ላይ አስቀመጡ ማለት ነው። ጥላት ከኋላ ዙሮ ስራችሁ ቦታ እንዳይወስድባቸውና እንዳያጥፋቸው ለመጠንቀቅ እንደገና በመሀከል ደግሞ ተጠባባቂ አንድ ኃይል አደረጉ ይባላል። በቀኝና በግራ ደግሞ ክንፍ የሚጠብቅ ሁለት የመለስተኛ ጦር መደቡ እና እነዚህ በግራና በቀኝ የተመደቡት ትንሽ የመፍራትና የመስጋት ስሜት አድሮባቸው ነበርና እነሱን ነው የሚያወጣው። እዛ መጣይፈታኒ ምንኩም ከእናንተ መካከል በግራና በቀኝ በተጠባባቂነት የተመደቡት በኒ ሰለማና በኒ ሐሪስ የሚባሉት ወይም በኒ ሐሪታ የሚባሉት መፍራት የፍራት ስሜት በሚሰማቸው ጊዜ የነበረውን ሁኔታ አስታውሱ። ግን እንደፈሩ በዛው ደፍተው ኃላፊነታቸውን ትተው ለመሸሽ አልቻሉም። ምክንያቱም አላህ ጠብቋቸዋልና ኢማን አላቸው። በመሰረቱ ሙናፊቆች አልነበሩም። ግን ከሙናፊቆቹ በተሰነዘረው ፕሮፓጋንዳ ተጎርጉረው ነበር ይናዱ የሞከሩት ማለት ነው። ሙናፊቆቹ እንግዲህ በድምጽ ስለተጨነቁ እነሱ አንዋጋም የሚለውን አቋም ነበር ያዙ እና ልክ ሲንቀሳቀሱ መሃል መንገድ ለውን ዓለም ወጥታል ለተባናኩም እያሉ አንድ ሺህ አካባቢ ነበር ቁጥራቸው ሰሃቦቹ 300 የሚሆነውን ኃይል ገንጥሎ አብዱላህ ኢብኑ ኡበይ ወደ ኋላ መለሰ። የ300 ሲቀነስ 700 ቀረ ማለት ነው። እና እነዚህ እንግዲህ በግራና በቀኝ የተሰለፉት ሁለት ብሔረሰቦች ናቸው። በኒ ሰለማና በኒ ሐሪታ ይባላሉ። ሁለቱም አንሷሮች ናቸው። በዝምድናና በጉርብትና እነዚህ የተመለሱት ሙናፊቆች ጋር ግንኙነት አላቸው። እኛ የጦርነት የሚቻል ነገር አይደለምና አይናችን እያየ እሳት መግባት ስለለብን ተመልሰናል፣ ታልቃላችሁ ተመለሱ ብለው ሲጮሁባቸው ተውናቸውና ተደናበሩ። እውነትም እነዚህ ሰዎች ከተመለሱ እኛ ብቻችን የምንናረግ ነው እንመለስ እንደ ብሎ የማመንታት ስሜት ተሰማቸው። ይሁን እንጂ ግን ነቢዩ የጣሉባቸውን አደራ በመገንዘብና እንደገና ራሳቸውን በማረጋጋት የፈለገው ይሁን እንጂ አንመለስም ብለው በሀሳባቸው ጸኑ። ይህም ሊሆን የቻለው ወላሁ ወልዩሁማ፣ አላህ የእነሱ ዋቢና ጠባቂ በመሆኑ ነው ይላል። ወአለላህ ፈሊተወከል ልሙእሚኑን፣ እና በአላህ ተማምነውና ተመስግተው በመጽናታቸው እነሱ ግን ከታሪክ ወቀሳ እና ከዘላለማዊ ጸጸት ዳኑ። አሁንም እነሱን ተከትሎ አማኝ የሆነ ሰው ሁሉ በጌታው መመካትና መተማመን ይገባዋል በማለት አወሳው ማለት ነው። እና እንግዲህ የኡሁድ የጦርነት በጣም ባልተጠበቀ ሁኔታ የተለያዩ ችግሮች ተከስተው ነው የተፈጸመው። እርግጥ ሙሉ በሙሉ ተሸንፈዋል ባይባልም ከፍተኛ የሞራል ውድቀት አስከትሎባቸው ነበረ። ይህም ምንድን ነው? ያው የተወሰኑት ቡድኖች አገራቸውን ባለመወጣታቸውና የነቢዩን አመራር ባለማክበራቸው ሳቢያ ማለት ነው። እና ሙካለፋ በሚያደርጉበት ጊዜ አላህ እንዴት እንደሚቆጣና እንደሚሰቀላቸው በጀቢር ለማስተማር ፈልጎ ነው፣ ወደፊት ያው እንደሚገልጸው ማለት ነው። እና በዚህ መልክ እንግዲህ የኡሁድ ዘመቻ እንዴት እንደተከሰተና ምን እንዲያጋጠማችሁ እስቲ አውሳና ለወደፊት ትምህርት ሰጭ ስለሆነ አስታውሳቸው ይላል። ወለቀድ ነሰረኩም አላሁ ቢበድሪን፣ እነዚህ ኡሁድ ላይ በራሳችሁ ድክመትና ኃላፊነታችሁን ባለመወጣት ነው እንጂ ችግሩ የመጣባችሁ። አለበለዚያ ስርዓቱን በምትጠብቁበትማ ጊዜ በበድር ባለፈው አመት አላህ ስብሓናሁ ወተዓላ አንጸባራቂ የሆነ ድል ለግሷችሁ ነበረ በላቸው። ወአንቱም አዲለቱን፣ ከዛሬው በባሰ ሁኔታ በጣም በዝቅተኛና በተናቀ ደረጃ ላይ ሁናችሁ በቁጥራችሁም ሆነ በዝግጅታችሁ ያልተጠበቀ ድል ፈቷችሁ ነበረ አምና በበድር። ፈተቁላ፣ አሁን ግን ትንሽ ተቅዋ ስለጎደላችሁና ተአማኝነት ስላጓደላችሁ ነውና ይህ አይነት ችግር ያጋጠማችሁ። አሁንም አላህን ፍሩ፣ ለአለኩም ተሽኩሩን፣ እና ቀደም ሲል የዋለላችሁን ውለታ ጌታ ደጋግሞ የሚያስታውሳችሁ እናንተ የዋለላችሁን ውለታ አውቃችሁ ታመሰግኑ ዘንድ በመሻት ነው በል ይላል። እስተቁሉ ልልሙእሚኒን፣ እና በዛ በኡሁድ ቦታ ላይ ለአማኞቹ እንዲህ ያልክ ጊዜ የነበረውን ሁኔታ አስታውሱ በላቸው። አለየክትየኩም አዩሚደኩም ረቡኩም ቢተላተት አላት ሚነል መላይከት ሙንዘሊን፣ አሁን እናንተ ቁጥራችሁ ስላነሰ ነው የምትፈሩትና የምትዘጉት። ለመሆኑ አላህ ስብሓነሁ ወተዓላ ይህንን ዝቅተኛ ቁጥራችሁን የተወሰነ የመላይካ ኃይል ልኮ ለምሳሌ 3000 መላይካ ቢልክላችሁ አይበቃችሁም እንዴ? በአሁኑ ሰዓት በቀጥታ 3000 መላይካ ቢያወርድላችሁና እንዲረዳችሁ ቢያደርግ ይበቃችኋል ወይስ ያንሳችሁ ይሆን ብለው ጠየቋቸው ሰሃቦችን ማለት ነው። ይህ ጊዜ ሰሃቦች በጣም ደስ አላቸው። 3000 መላይካማ ከመጣ ምን ያሻል በማለት መልስ ለመስጠት ሲዘጋጁ በላለ፣ እርግጥ ነው እንተስቢሩ የምትታገሱ ከሆናችሁና ወተተቁ አላህን የምትፈሩ ፍቃዱን የምታከብሩ ከሆናችሁ ወየእቱኩም ሚን ፈውሪሂም ሀዛ፣ በአሁኗ ቅጽበት እነዚህ ጥላቶቻችሁ ብዙ ጊዜ ሳይሰጧችሁና ሳትዘጋጁ እንኳን በቅልጥፍና ቢመጡም ዩምድድኩም ረብኩም ቢኸምሰቲ አላፊም ሚነል መላኢከቲ ሙሰዊሚን፣ ራሳቸውን በጦር ሙያ ያሰለጠኑና የተዘጋጁ የሆኑ 5000 የመላኢካ ኃይሎች ሊለግሳችሁ እንደሚችል ጌታ የተስፋ ቃል ገብቶልኛል በማለት አበሰርካቸው። ያንን ሁኔታ እስቲ አስታውሳቸው ይላል። እንግዲህ የበድር ዕለት ጥላቶች ወደ 1000 ነበረ ብዛታቸው፣ የሙስሊሞቹ ደግሞ 300 ከምናምን ነበረ እና በሁለት እጥፍ ይበልጧቸው ነበር ማለት ነው። እንደዛ ሆኖ አቸነፉ የበድር ላይ እና በዝቅተኛ ደረጃ ላይ እያላችሁ ጌታ በእርግጥ ረድቷችኋል የሚለው ለዚህ ነው። የረዳበት ምስጢሩ ምንድነው? አላህን የምትፈሩና ፈቃዱን የምታከብሩ መሆናችሁ ነው። አሁንም ታዲያ ያንን አይነት ስሜታችሁን ይዛችሁ ተንቀሳቀሱ ይላል። እስተቁሉ ልልሙእሚኒን፣ እና የበድር ዕለት ለአማኞቹ ያልክ ጊዜ የነበረውን አስታውስ። አለየክትየኩም አዩሚደኩም ረቡኩም ቢተላተት አላት ሚነል መላኢከት ሙንዘሊን፣ ለመሆኑ አሁን ቁጥራችሁ ጥቂት ስለሆነ ነው እናንተ የምታዝኑ ያላችሁት? ጌታ በዚህ ባለች ጥቂት ቁጥራቸው ላይ 3000 መላእክት ቢጨምርና ቢለግስላችሁ አይበቃችሁምን ብለህ ጠየቃቸው። እነሱም እንደሚበቃቸው በመስማማት ራሳቸውን ሲወዘውዙ እንዳውም እንደገና ቁጥሩን የበለጠ በማብዛት በላ ይተፍሩ ወተጠቁ። እርግጥ ነው አላህ ሱብሃነሁ ወተዓላ በዚህ በፈተና ቦታ እንዳቆማችሁ እናንተ ትግስት ታደረጋችሁና እንደገና አላህን ከፈራችሁ ወያቱኩም ሚን ፈውሪን ማዳ በዚህ ቅጽበታዊ ወቅት ጥላቶቻችሁ ፋታ ሳይሰጡ አሁኑ ቢመጡባችሁ ገፍተው ዙምድልኩም ረብኩም ቢኸምሰቲ አላፊን ሚነል መላኢከቲ ሙሰዊሚን ጌታችሁ 5000 በሆነ የመላኢካ ኃይል ይለግሳችኋል። እነዚያ 5000 የመላኢካ ኃይሎች ደግሞ እንዲሁ ተራ ሰዎች ሳይሆኑ በሚገባ በጦር ሙያ የሰለጠኑ እና ራሳቸውን ያዘጋጁ የሆኑ አድርጎ ሊረዳችሁና ሊያግዛችሁ ይችላል ብለህ በነገርካቸው ጊዜ የነበረውን ሁኔታ አስታውስ። እና ልክ እንደተባለው ባልተጠበቀ ሁኔታ የመላኢካ ኃይል ወርዶ ውጊያውን በቀጥታ በመሳተፍ እንድታቸንፉ አድርጌ ረድቻቸዋለሁና ይህን አስታውሱ በላቸው። ታዲያ ይህን የለመደ ሰው እንግዲህ አሁንም በቀጣዮቹ ዘመቻዎች የዛው አይነት ስሜትና እንቅስቃሴ ማድረግ ነበረበት የአላህን ነስር ለማግኘት። እናንተ ግን ሁኔታችሁን ቀይራችሁ እንደገና ስትወታለቱ የዛ አይነት ችግርና ይክመት ሊያጋጥማችሁ ቻለ ብለ አስታውሳቸው ይላል። وما جعله الله الا بشرى لكم يا بدر جمعه ديننا وثيت لنانته الله سبحانه وتعالى بسراتنا دستانجي على درجو ولتقم ان قلوبكم به بس موثيت لبوچاچو انديركو اصبونو يزاينت يالتتبته امريكي وثيت يسطاچو يلا غري يا بدر لتا منالبات مكلاكل منتني و غمين سميت نو انجي يوطوت اعتفننا اشنفنن نملسالن بلاو አልነበረም። ግን እነዚያን ከሶስት ጥፍ በላይ የሚበልጧቸውን ኃይሎች አሸንፈው 70 ታዋቂ ጀግኖች ገለው 70 ማርከው የተረፉት ደግሞ እግሪያው ጭኝ ብለው ወደ አገራቸው ተመልሰው እና ተባረው እነሱ በድል በልልታ ገቡ ማለት ነው። የዛን አይነት ውጤት እንግዲህ በመላእክቶቹ ደጃፍነት እንድታገኙ ያደረኳችሁ ለእናንተ ደስታ ለማሳየት ነው። በጥቂትነታችሁና በደካማነታችሁ ጥላት የማይረታችሁ መሆኑን ለማሳየት በዛሬውም ደስታ ለወደፊቱም አለይታ እንዲሆናችሁ ፈልጌ ነው ይላል። ወልተጥመኢነ ቁሉቡኩም ቢሂ በዚህ በበድር ውጤት ደግሞ ልቦቻችሁ እንዲረኩ ነው። እኛ ኢማናችን ይዘን እስከተነሳን ድረስ ጌታ ከኛ ጋር ነው፣ ትላንት የረዳን ዛሬም ይረዳናል የሚል የልብ ሞራል እንዲሰማችሁና እንድትረኩ አስቤ ነው ይላል። ወመን ነሱ ኢላ ሚን ዒንዲላሂ ልዓዚዝ ልሐኪም ቢል ደግሞ አሸናፊና ጥበበኛ ከሆነው አላህ በኩል እንጂ ምንጊዜም በልጃትና በዝግጅት አለመሆኑንም በዚሁ እግር መንገዱን እንድታውቁ አስቤ ነው ይህን ያደረግኩላቸው ይላል። እና ወይም ደግሞ መላእክቶቹን ወርደው በውጊያው እንዲሳተፉና ድሉ በእጃችሁ እንዲሆን ያደረግኩበት እናንተ ዝም ብላችሁ ተቀምጣችሁ መላእክቶቹ ብቻ አደጋ እንዲጥሉ ማድረግ ይቻል ነበረ። ግን አንድ ሰው ጥላቱን በገዛ እጁ ያጠቃውና እንደገና ሌላ ኃይል የመጣለት እኩል አይደለም ስሜቱና ደስታው ማለት ነው። በእጁ የተበቀረው ደስታው ቅጥርብ ነው። ታጃጣኒ ግን ጥላቱን ሌላ ኃይል ያጠቃለት እንደው ጥላቱን ከመገላገሉ አፋያ ቢደከትም በራሱ ግን አሸነፈው መባል ስለማይኖር ደስታው ውስን ነውና መላእክቶቹን በረዳትነት መልክ ያስተለፉት ስሙና ዝናው ለእናንተ እንዲሆን ፈልጌ ነው። እንደገና እኛ ደግሞ ታግለን ለወደፊትም ቢሆን ተመሳሳይ ውጤት እናመጣለን የሚል ሞራል ላሳድርባችሁ በመሻት ነው በዚህ መልክ ቢሉ እንዲገኝ ያደረግኩት ይላል። ሁኖም ታዲያ የእናንተም መንቀሳቀስ የመላእክቶቹን መተባበር ቢደማመር ቢል በአላህ እጅ ነው፣ እሱ ፍቃዱ ሆኖ ነው እንጂ ቢሉ የመጣው። አለበለዚያ መላእክቱም ሰውም ተረባርቦ አላህ ቢል ካልፈጠረ ደግሞ ላይገኝ ይችላል ማለትንም መገንዘብ ይኖርባችኋል ማለት ነው። ለቅጧ ጠረፈ ምን ለዚነ ከፈሩ ምን በእናንተ በኩል ምን ለማድረግ እንዳትሰኩኝ በዚህ መልክ ተጠቀስኩላችሁ። በጥላቶቻችሁ በኩል ደግሞ ይህን አይነት ክስተት ያመጣባቸው ለምንድን ነው? ከነዚህ ተካሃዲዎቹ ኃይሎች የተወሰነውን ኃይል ለመቀርቀፍ ፈልጎ ነው ይላል። እንግዲህ አንድ ዛፍ በሚንሰራፋበት ጊዜ ሲያድግ ደረቱ ዙሪያውን ቅርንጫፉ እንደዚህ ዳስ መስሎ ይዘረጋል። በአንድ በኩል ያለውን በሚቀርጹት ጊዜ ጎን ይቀለዋል ማለት ነው። አሁንም እነዚህ ሙሽሪኮች በዚህ በሽርክ ተግባራቸው በጣም ተስፋፍተው ተንሰራፍተው ማና አለብኝ ብለው ነበረና በዚች አጋጣሚ የእነሱን አንዱን ዘርፍ በጣም ቀንደኛ የሆኑትን ታዋቂ ሰናብቱ ቁረይሽን ሳያስቡት ለመቅጠፍ ፈልጌ ነው የዚህ አይነት ክስተት የፈጠርኩባቸው ይላል። አውለት ቢተውም ወይም ደግሞ የተረፉትን ባልጠበቁትና ባላሰቡት ሁኔታ ሊያዋርዳቸው ፈልጎ ነው አላ። የተገደሉት ያው በመገደላቸው እንዲቀረቀፉ፣ የተረፉት ደግሞ ሞራላቸው ተሰብሮ እንዲገናገጡ ተንቀሊቡ ካኢቢን በመጨረሻም ቆርጠውና ተደናፍተው እንደመጡ ሁሉ አፍረውና ተካክረው እንድመለሱ በማሰብ ነው የዚህ አይነት ውጤት ያደረገው ይላል። ليس لك من الأمر شيء أو يتوب عليهم أو يعذبهم فإنهم ظالمون ولله ما في السماوات وما في الأرض يغفر لمن يشاء ويعذب من يشاء والله غفور رحيم. إنه يجب بالزمرك فدراجته يأوتي وتجمّر معلك نوم كدّم بالقط مسارت بامس قدين وإن ما أرادت مسارتها ليهونو زنباروشن أجداتنا أسلقواتو ليان دانتاتو جدّاجتون ተረከቡ ማለት ነው። የመጀመሪያው በግንባር የሚዋጋው በራሳቸው በረቱን የሚመራ ነበረ። ከጀርባ የሚጠብቀው አንድ ታዋቂ ሰሃቢ ነበረ። በሱ መሪ 50 ታዋቂ ጀግኖች ነበሩ ደጀን ሆነው የተመደቡት። እንደገና በግራና በቀኝ ደግሞ በኒ ሰለማና በኒ ሐሪታ የሚባሉ ተመድበው ነበረ። የኋለኛው ነው ችግር የፈጠረው ደጀን ጠባቂ የተባለው ማለት ነው። እና እኔ ሳልጠራችሁና ሳልፈቅድላችሁ እንዳትመጡ ይችል መርከዙ አንተታችሁ ግን የሆነች ቦታ ነበረች ወታደራዊ ስትራቴጂ ያላት ቦታ ነበረች። ይህን ቦታ አስተያዛችሁ ድረስ እኛ ማንኛውም ኃይል በመጣበት ይመጣ መቋቋም እንችላለን። ይህ ቦታ ከተለቀቀች በዚህ ታጠፉን ግን ዋጋ አይኖረንምና እናንተ ምናልባት እኛ በግንባሩ ውጊያ ቀንቶን ወርነቱን አብቅተን እንደ ጥላቶቻችን ቁጥጥር ስር አውለን እንኳ ብታውን ሚቶሎ ብዬ ካልጠራኋችሁ በስተቀር ጦርነት አብቅቷል ብላችሁ እንዳትመጡ አደራ አሏቸው። ወይም ደግሞ በተገላቢጦች ያውድል ዘዋሪ ነውና እነሱ ቀንቷቸው እኛን ጨፍጭፈው እንጨርሰውን አሞራ አስከሪያችን ላይ ሲረባረብ እንኳ ብታው ወደ እኛ እንዳትመጡ እሷን ቦታ ብቻ ጠብቁ አሉ። እንግዲህ ይህንን ራእይ አድርሰው ነው የነገሯቸው ማለት ነው። ይህንን ነገር ነግረዋቸው ሂደው በግንባር እነሱ ገጠሙ። በሚገጥሙ ጊዜ እንደተባለውና ወደፊትም በሌላው ያው ስራ እንደሚጠቀሰው ቀናቸው፣ አሸነፉ፣ ጥላቶቻቸውን ማሳደድ ጀመሩ። ይህ ጊዜ በአሻጋሪ ስለሚያዋቸው እንግዲህ ጦርነቱ አውቅቷል፣ ጥላት ሊቋቋም አልቻለም፣ ተንዱ ሂዷል። እዚህ ባዶሆን አንጠብቃለን እንዴ? እንሂድ፣ ምርጥ ምርጥ መሳሪያ እናቃ ያመልጠናል እና እዛ ውጊያው ደርሰን ቶሎ የምርኮ ገንዘብ ማግኘት አለብን ብለው ወተወቱ። እዚህ ያሉት ማለት ነው። አሚሩ ግን ጎበዝ ነበረ። እኛ አልፈቅድላቸውም፣ ረሱል እንደዛ አድርገው አድራ ብለውም ሳይቀሩኝ አልሄድም ብል፣ አንተ ደግሞ ገትርለት። ታዲያ ምናልባት እንዳው እዛ የሚመክት ነገር ካለ ብለው ነው እንጂ አሁን አልቋል ጦርነቱ፣ ምን ትጠብቃለህ ካሁን በኋላ ብለው ስምንት ግለሰቦች ብቻ እሱ ጋር ሲቀሩ ሌሎቹ ወግለው ትተው ሄዱ ይባላል። ይህ ጊዜ ለካ ጥላትም እንደዛው ተጠባባቂ ኃይል ባሻገር አስቀምጦ ነበረ። ያችን ህዝብ ቦታ ለመቆጣጠር አስበው ስለነበረ ኃይሉ ከዚህ ተነስቶ ወደዛ ሲያመራ ሲያይ በጥላት በኩል ደግሞ እዛ የተመደበው ኃይል ካሊድ ነበረ። የጎበዞቹ አለቃ ነው። ያችን ቦታ መያዝ አለብኛልና በፈረስ አንድ ጊዜ ተጠባጠቡና ዱብ አሉ። እነዚያ ስምንት ግለሰቦችን ብቻ ወዲያው በጨበጣ አረዱና ከጀርባ እንግዲህ ሳያስቡት ቀጠሉ ወደ ዋናው ጦር ለመግባት ማለት ነው። እዛ ሲዋጋ የነበረውም አሸንፈናል ብሎ እየተዘናጋ፣ እዚህ በጥበቃ ላይ የነበረውም ደግሞ ምርኮ እንዳያመልጥ እያለ ሲራወቅ፣ እነዚህ ልክ የእነሱ ኃይል መስሎ ሳይታወቁ ከጀርባ ወደ አሁኑ ሂደው ከበቧቸው። ጥላቶቻቸው ደግሞ ከጀርባ የእነሱ ኃይል መምጣቱን ሲያዩ እንግዳውስ የእኛ እችል ነው አሁን አሉና አዞሩባቸው። የሸሸው ከወዳ ሲመለስ፣ ከወዲህ ደግሞ ከጀርባ አጥፎ ሌላው ሲመጣ እነሱ እንደ ወጥ መካከል ገቡ ማለት ነው። የእንዲው ጥንቅጣቸው ወጣ። ማንን እንደሚመቱ ባለማወቅ እንዳውም እስበርሳቸው ነው ብዙዎቹ የተማሱት ይባላል፣ የጨበጣ ውጊያ በመሆኑ። በዚህ መልክ እንግዲህ ጉዳት ሊደርስ የቻለው ምንድን ነው? ተቅዋ ጎሏችሁ፣ ነብዩ የሰጧችሁን መመሪያ ባለማክበራችሁ ነው ይላል ማለት ነው። በዚህ ውጊያ ላይ እንግዲህ ከፍተኛ ርብርቦች በሚደረግበት ጊዜ አብዛኛዎቹ ለመሸሽ ተገደዱ ሰሃቦች ማለት ነው። በጣም ጥቂት ግለሰቦች ጋር ነብዩ ጋር ቀሩ። ነብዩን ላለማስገደል ያለ የበላ ኃይላቸውን ይቅርታቸውን ነክሰው እየተረባረቡ ብዙዎቹ ረገፉ። አብዛኛዎቹም አንሷሮች ናቸው። በዛ ሁኔታ ላይ እያሉ ነብዩን ደግሞ እሳች ቦታ እነሱ መጀመሪያ አዘጋጅተው ነበረ። ዋና ውጊያው እሳች መደረግ እንደሚገባ ቀይተው ጉድጓድ ቆፍረው ነበረ። ብርገት ነገር ይባላል። ወይም በአጋጣሚ እንደዚህ ወርፍ የቦረቦረው ቦታ ነበረና እሱም ቦታ እንግዲህ ድንጀት ሸኩለውን እራመዳለሁ ሲሉ ተሰርምዶ እታች ጉድጓድ ውስጥ ገቡ ነብዩ። የዛ ጊዜ እታች ኃይለኛ ድንጋይ ነበር፣ እሱ ባርኔጣ ህብረት ባርኔጣ ደፍተው ነበር። እሱን ሲመታው ባርኔጣው ደግሞ በቅንድና በቅንጣቸው ተቸከለ፣ ደም በደም ሆኑ እና ደከሙ። የዛ ጊዜ ከይታ ሲሰወሩባቸው ጦሩ የብስ ተፈታ። መሪውን በሚያጣ ጊዜ አንድ ጦር እንግዲህ ይደናበራል፣ ወዴት እንደሚሄድ አያውቅም። ግንጣቸውም አካላቸውም ሲሰወርባቸው ጊዜ ጥላቶች ደግሞ ወዲያውኑ አጋጣሚውን በመጠቀም ፕሮፓጋንዳም ጭምር ተጠቀሙና ቀተልና መሐመድ የሚል ድምፅ ደግሞ አስተጋባ። ተገሏል አለቃቸው ሲል በቃ እሳቸው ከተገደሉማ ምን ዋጋ አለው አለና በሙሉ እንግዲህ የመሸሽ ሁኔታ ተፈጠረ ማለት ነው። ይህ ጊዜ ግን ሁለት ሪ የሚሆኑ ሰሃቦች እዛው እሳቸው ላይ ተደፍተው መከላከል እንኳ ባይችሉ ሰውነታቸውን እንደ ጋሻ ነብዩ ላይ በመድፋት አብዛኛውን ጦርና ሰይፍ በሰውነታቸው ላይ በመመከት ለማዳን ሞከሩ ማለት ነው። ሆኖም እሳቸው መቆሰሉ አልቀረላቸውም። ድንጋውም ሰይፉም መታቸው። በዚህ በጉንጭና በጉንጫቸው መካከል እንግዲህ ብዙ ቁስል፣ ደማቸው ከራሳቸው እየወረደ ፊታቸውን ሁሉ ሸፈነ። በዛ ላይ እያሉ አውጣኛሉ ሰሃብዩ አጠገባቸው ጦልሀ ነበረ። እሱም እንደዚህ በርኮ በወገቡ ተሸክሞ እንዲያወጣቸው ከዛ ከብርቴዝ አደረጉና ከዛ ከወጡ በኋላ ድንጋ ነበረ። እዛ ድንጋ ላይ ቆሙና አነ ረሱሉላህ ኢለየ ኢባደላህ አሉ። እኔ አላህ መለክተኛ ጥላቶች እንደሚያሰሩት አልተገደልኩም፣ እነሆ አለሁኝ ቶሎ ተሰባሰቡ በማለት ወዳአሁኑ እንግዲህ ቀልጣፋ የሆነ አመራራቸውን እንደገና ቀጠሉበት ማለት ነው። ይህ ጊዜ ተበታትነው የነበሩት ከያሉበት ተጠራርተው ተመልሰው ወዳአሁኑ እንደገና ደግሞ ኃይላቸውን ማጠናከር ጀመሩ። በዚህ መልክ እንግዲህ በሚጀምሩ ጊዜ ጥላቶቻቸው እንደገና መጠናከር ሲጀምሩ አይኛ እንዳጠቃናቸው አሁን ሚዛኑ ወደኛ እንዳጋደለ በክብራችን እንዲሃን መሆን አለብን አሉና መዋጋቱን ተውና ማሸሽ ሲጀምሩ ጥላቶች ጀመሩ። እርግጥ በጊዜው ምንም ችግር አላጋጠማቸውም ነበር፣ ግን አሁን መጠናከር ከጀመሩ የበድርን ሁኔታ ስለሚያስታውሱ በድርም ያሳወቀ ኃይል መጥቶ ነውና ድንገት የመጣን አሁን ሚዛኑን እንደያዝን ብናሸገሽ ይቻላል ብለው ወደኋላ ረገጡ። እነሱ ግን ኃይላቸውን አሰባስበው ደግሞ ለመዋጋት ተዘጋጅተው ነበረ ምንም አቅሙ ውስን ቢሆን። በዛ ላይ እያሉ ረሱል እንደዚህ ቁመው እንግዲህ ጥሪ ሲያደርጉ ተራሳቸው የሚወርደው ደም ፊታቸውን ሸፈነባቸው እና ፊታቸውን እንደዚህ ይጠርጉት ነበረ ልክ ዝናብ እንዳፈነው ሰው እየጠረጉ እየረጩ ከይሰዩፍ ሊሆ ቀውሙን ወከዶቡ ወጅሀ ነቢይህም ቢድማ የሚል ቃል አሰሙ። ሰው ናቸውና አሁን እነዚህ ሰዎች ምን አደረግናቸው? የአላህን ዋህዳንያ ተቀበሉ ብዬ ባስተምራቸው የአላህ መለክተኛ ለምን ተፍር ነገርከን ብለው እንደዚህ የነቢዩን ደም በደም ግንባር በደም የሚለውሱ ሰዎች መዳኛ ይኖራቸው ይሆን የሚል ጥያቄ አነሱ ማለት ነው። ይህ ጊዜ አላህ ስብሓነሁ ወተዓላ አንተ ስራህን ቀጥል እንጂ ስለ እነሱ አቂባ እንዲህ አይነት ጥያቄ ማንሳት አይገባም። ለይሰ ለከ ሚነል አምሪ ሸይ ስለ እነሱ ጉዳይ ወደፊት ሰላህ ያገኛሉ አያገኙም የሚለውን ነገር የሚያገባህ ነገር የለም ሰውዬ አላቸው። እንግዲህ አላህ ቤት የማያወላዳ መሆኑን ያሳያል። ነገሩ ጦቢዒ ነው፣ ሊባል የሚገባው ነገር ነው። ወማነቀው ምኑም ላ ዩሁም ላ ልአዚል ሐሚድ እንዳለው ሰውየው እንደ ማንኛውም የፖለቲካ ሰው እኔ መግዛት አለብኝ ወይም ደግሞ መሬት መውሰድ አለብኝ ብለው አይደለም የተነሱት። እናንተ የፈጠራችሁን ጌታ እወቁ፣ ጌታ ጋር ታረቁ ነው። ይህንን ስላለ አንድ ሰው ጦርነት ሊታወጅበት አይገባውም ነበር። ቢፈልጉ ይቀበላሉ፣ ቢፈልጉ አንቀበልም ማለት ሲገባቸው እንደገና በጦር ያለ የሌለ ኃይላቸውን መጥተው የአላህን ነቢይ ማስተባበሉ አልበቃ ብሎ ግንባሩን በመፈንከት ደሙን እንደዚህ የሚያፈሱ ከሆነ እውነት እነዚህ ሰዎች ወደፊት እንዳው እጣ ፈንታቸው ምን ይሆን ይሆን? ከአሁን በኋላ ሲያምናሉ ማለት ዘበት ነው እንደ ማለት ነው እሳቸው የተነዘሩት። ምን አገባ ስለ እነሱ ማመንና አለማመን? ያው ዳዕዋህን አካሄድ እስልምናም ካስፈለገ ባለህ አቅም ያው ተፋለም፣ ከዛ በኋላ ሂዳያ መስጠት አለመስጠት የኔ ድርሻ ስለሆነ ስለ እነሱ ተቀሁን ማድረግ አይቻልም፣ እረፍ አላቸው ይላል። አውየቱ በአለይህም እና እነሱ ባሮቼ እንደ መሆናቸው በፈልግ ይህን ሁሉ ካጠፉ በኋላ እኔ ጌታቸው በእርቅ ልመለስላቸው ይሆናል፣ ማን ያውቃል። አሉ አጅበውም ወይ እናንተ እንደምትመኙት ደግሞ በጥፋታቸው ሊቀጣቸውም ይችላል፣ ከሁለት አንዱ ይሆናል። የሚወሰነውም ደግሞ በእኔ እንጂ በእናንተ ስላልሆነ ስለ እነሱ አቂባ አስተያየት መስጠቱን ተወው እና ይልቅንስ ጦርነትን ዝም ለቀጥል ከእናውም ባሊሙን እና እርግጥ እነሱ አሁን በሚያደርጉት እንቅስቃሴ በደለኞችና ጥፋተኞች መሆናቸው የተረጋገጠ ቢሆንም የመማርና ያለመማሩ ሁኔታ ለእኔ ተውልኝ አላቸው ነው የሚለው። ወሊላሂ ማ ፊሰማዋት ወማ ፊልአርድ በሰባቱ ሰማያትና በምድር ውስጥ ያሉ ፍጥረታቶች ሁላቸውም ለአላህ ናቸው በል ይላል። እና እንግዲህ ኸልቀሁ ሙልከን ወአልያ እንደሚባለው ሰማያትንና ምድርን በውስጥና በዙሪያቸው ያሉትን ፍጥረታቶች በማስገኘቱም ረገድ ከኔ ጎን ተሰልፎ አንድ የብናኝ ወይም ቢጠር ጨምረና ያበረከተ የለም፣ ብቻዬን ነው ሁሉንም የፈጠርኩት። ከተፈጠረበትም ዕለት ጀምሬ የማስተዳድረውና የምቆጣጠረው እኔ ነኝ። ማንኛውም ፍጡር ደግሞ ቢያውቅ ኑሮ በብቸኝነት ማምለክ የሚገባውም እኔን ነው። ይህ መታወቅ ያለበት ጉዳይ ነው ይላል። በመሆኑ የብሲሩ ሊመየሻ ሁሉም የኔ ፍጡርና ባሪያ እስከሆነ ድረስ ከባሮች መካከል የፈለግኩትን እምራለሁኝና አሁንም ለፈለገው ይምራል ጌታ። ወይዋዚው መየሻ ከጥፋተኞቹም ደግሞ የፈረደባቸው ይቀጣቸዋልና የመቅጣትንና የመማርን ሁኔታ ለባለቤቱ ትተውለታለህ። አንተ ግን እንደ ማንኛውም የዓላማ ታጋይ በዓላማ መታገል አለብህ እንጂ እገሌ ፈላህ ያገኛል እገሌ አያገኝም የሚለው አይመለከትህም። ወላህ ገፉሩ ረሒም፣ እና አላህ ለማንኛውም ምህረተ ሰፊና እጅግ ሩሩ የሆነ ጌታ ነውና እነዚህ ሰዎች የዚህ አይነት ጉዳትና ጥቃት ቢያደርሱብህም ምናልባት አላህ ወደፊት የሚራራላቸውና የሚምራቸው ሊሆን ይችላል አለ ማለት ነው። እንዳለውም ሆነ በዛ ጊዜ እንግዲህ ያንን አደገኛና በጣም አስፈቃቂ የሆነ ጥቃት የፈጸመባቸው የጦር መሪ ኻሊድ ኢብኑል ወሊድ ነበረ። እሱን ሂዳያ ሰጠውና እንደገና ሊነሽሪ ኢስላም ፈለጠው። እንደነሱ አስተሳሰብ ቢሆን ኑሮ ኻሊድ ያምናል ማለት ዘበት ነበረ። ሌላው አምር ኢብኑል ዓሲ ነበሩ ማለት ነው። እነዚህ ሁሉ እንግዲህ የዛ ጊዜ ቁወተል ኩፍር ነበሩና እነሱን መልሶ አላህ ለዛ አይነት እድል አበቃቸው። ይህን ስለሚሄድ ፈይተልፍ ሊሆ ቀውምና አትበል ነገ ምን እንደሚሆን ምንኝም አቀዋለ ማለት ነው። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ አድዓፈን ሙድዓፈተን ወተቁ ላሀ ለዓለኩም ቱፍሊሑን ወተቁ ናር አለቲ ኡዒዘት ልልካፊሪን ወአጢዑ ላሀ ወረሱለ ለዓለኩም ቱርሐሙን። ያ አዩሃ አለዚነ አመኑ፣ እናንተ በእኔ በጌታችሁና በመብቴ ያመናችሁ ወገኖች፣ ላ ተእኩሉ ሪባ አድዓፈን ሙድዓፋ፣ የአራጣ ወይም የወለድን ገንዘብ እጥፍ ድርብ እያደረጋችሁ አትብሉ። አማኞች እንደመሆናችሁ ለወገን ሩሩዎችና አሳዲዎች እንጂ አረመኔዎች ራስ ወዳጆች ሆናችሁ እናንተ አላስፈላጊ ድርብ ትርፍ ስትፈልጉ የሌላቸውን ችግረኞች ደግሞ ከሚገባው በላይ መበዝበዝ ስለሆነ በዚህ መልክ ሪባ ማግበስበስ የለባችሁም። ወተቁላ፣ ለወደፊት እንግዲህ ሪባ የተከለከለ መሆኑን አውቃችሁ ጌታችሁን አላህን ፍሩ። ለአለኩም ትፍሊሑን፣ ይህን ያደረጋችሁ እንደሆነ ከምትፈሩት ነገር ሁሉ ድናችሁ የምትመኙትን መልካም እድል ሁሉ ለመብቃት ትችሉ ይሆናልና ይላል ማለት ነው። ወተቁና ረለፊ ወይደት ሊካፊሪን፣ ይህንን ሪባን በመተው ለካሃዲዎቹ ያዘጋጃት የሆነችውን የእሳት ቅጣት ተጠንቀቁ። እና ሪባ የሚበሉትን ሰዎች በቀጥታ ከኩፋሮቹ ባልተለየ መልክ ነውና በጀሀነም የሚቀጣቸው ማለት ነው። ወአጢዑላህ፣ በዚህም ጉዳይ ሆነ በሌላው ጌታችሁን ከልብ ተገዙ። ወረሱል፣ ለነቢዩም በጥን ታገዙ። ለአለኩም ቱርሐሙን፣ ይህን ካደረጋችሁ በአላህ በኩል ርኅራኄ እንደሚደረግላችሁ ተስፋ አለና ይላል ማለት ነው። እንግዲህ የተከለከሉትን ተከልክለው የታዘዙትን ተሰሩ፣ የዛ ጊዜ የአላህን ረሕማ የማግኘት ተስፋ አለ። በተስፋ ደረጃ ነው ይህን እንኳ ተደርጎ ማለት ነው። ግን በአሁኑ ጊዜ የከለከለውን ሳይከለከል የታዘዘውን ሳይሰራ ተስፋ ብቻ ሳይሆን ጀነት ለኛ ነው፣ ለእኛ ያልሆነ ለማን ሊያደርገው ነው እየተባለ የሚነገረው ነገር ምን ያህል ከቁርአን መንፈስ የራቀና የተጻረረ መሆኑን ያሳየናል። እና ይሄ የአላህ ረሕማ ማግኘት የሚባለው ነገር ጠዋ ማለት ሰበብ ነው፣ የአላህን ረሕማ ለማግኘት እንጂ ወሳኝነት የለውም። ጌታ ያዘዘህን አቅም በፈቀደ ያህል ሰርተህ የከለከለህን ሁሉም ተከልክለህ ከዛ በኋላ የአላህን ረሕማ ለማግኘት ተስፋ አለህ ነው እንጂ የሚባለው እርግጠኛ አይባልም። እንኳን